كذلك نصرف الآيات وليقول درست ولنبينه لقوم يعلمون اتبع ما أوحي إليك من ربك اتبع ما أوحي إليك من ربك لا إله إلا هو وأعرض عن المشركين ولو شاء الله ما أشركوا وما جعلناك عليهم حفيظا وما أنت عليهم بوكيل ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم كذلك زينا لكل أمة عملهم ثم إلى ربهم مرجعهم فينبئهم بما كانوا يعملون وأقسموا بالله جهد أيمانهم لئن جاءتهم آية ليؤمنن به قل إنما الآيات عند الله وما يشعركم أنها إذا جاءت لا يؤمنون ونقلب أفئدتهم وأبصارهم كما لم يؤمنوا به أول مرة ونقلب أفئدتهم وأبصارهم كما لم يؤمنوا به أول مرة ونذرهم في طغيانهم يعمهون አንዳንድ ጊዜ ገና ምግብ እንደበላው ሲሆን እቀላቀላለሁኝ ብዙ ጊዜ ተናግሬያለሁ የመጨረሻውን አያ ደግመዋለሁ ወሰሙ ቢላሂ ጀህደ አይማኒህም ለኢን ጃአትሁም አየቱ ለዩኡሚኑነ ቢሃ قل إنما الآيات عند الله وما يشعركم أنها إذا جاءت لا يؤمنون ونقلب أفئدتهم وأبصارهم كما لم يؤمنوا به أول مرة ونذرهم في طغيانهم يعمهون እንግዲህ እና እንዴት እንደቀራኸው አስረዳሃለሁ ኢንሻአላህ። ማይክ ፍሪ። خير ان شاء الله. اعوذ بالله من الشيطان الرجيم. وكذلك نصرف الآيات وليقولوا درست ولنبينه لقوم يعلمون مايك فري. አዎ ልክ ነው። ሹፍ የምላስ ስህተት መሆኑን እኔ 100% አውቅ ነበር። እሱ ምንድን ነው? ወከዛሊከ ኑሰሪፉ ልአያቲ ወልየቁሉ ነው የተጻፈው አይደለም? መጀመሪያ ያነበከው ግን ወከዛሊከ ኑሰሪፉ ልአያቲ ወልየቁለ እንደ ፈርድ አድርገህ ነው ያነበብከው። ና የምላስ ስህተት መሆን አወቅኩት። ግን ለሚሰሙ ሰዎች ግን ቅር እንዳይላቸው ብዬ ነው ድገሞ ያልኩህ ማለት ነው። እሺ ቆንጆ፣ በጣም ጥሩ ሰምተናል። ድምጽህ ናፍቆን ነበር። ናም እንግዲህ ወንድሞች እስቲ ወደ ተፍሲሩ እንሄድና ያው በአንድስ የተወሰኑ ደቂቃዎች እንትን ልጨርሰው ነው ኢንሻአላህ። የቁል ስብሓነ ተዓላ ወከዛሊከ ኑሰሪፉ ልአያቲ وليقول درست بلو جمرال. كذلك نبين الآيات والبراهين والأدلة على وحدانية والألوهية. وكان الكفار يقولون درست نا الله سبحانه وتعالى سيجمر من عليه. وكذلك نصرف الآيات نبين الآيات. الله سبحانه وتعالى من أين تم يشجر نجر كارلي ويم الجبانم يم يتراتر يم يوانا بدنجر إن داي مسلات شو نسونم يوانا بدنجري نزا قريشوش كناتهم نزي آيات وردو لقريشوش نو مكية بمكة ينبرو قريشوش ناتشو بتعام اللهن እንትን ያስቸገሩ ነቢያችን ያስቸገሩ ሙስሊሞችን ያስቸገሩ ናቸው እና አቡ ጃህል። ስለዚህ ከዛሊከ ኑሰሪፉ ልአያት ከመጀመሪያ ያመጡ አያት እሱን አስመልክቶ ነው። እንደዚህ አይነት በግልጽ የሆነው በትንተና እናስረዳለን ይላል። ይህ ነገር ደግሞ ምንድ ነው ዑለማ አንዳንድ ቁረሾች ምን ይሉ ነበር? ሙሐመድ እኮ ይህ ቁርአን የአላህ ነው የሚለን እኮ ውሸታም ነው። አዎ እንደዚህ ይል ነበር። አንተ ሙሐመድ ደረስት ይህን ከሌላ ሰው በሌሊት ሌሊት ትማርና ያጽፎና ጥዋት መጥተህ ከአላህ የመጣልኝ ዋሒ ትላለህ፣ ከዛብ ነህ አንተ አሉት። ወሊየቁሉ ደረስት ደረስት ማለት ለምሳሌ እኔ አንድ ቦታ ሄድና አንድ ሰው ያስተምረኛል፣ አስተምሮ እንደዚህ እንደዚህ እንደዚህ እንደዚህ ይልና ከዛ በኋላ ጠዋት መጥቼ ከአላህ የመጣልኝ መልእክት ላለሁ እንደዚህ ነው የምትለው አሉ። ወፊ ቅራአ ቀራአሃ እብኒ ዓባስ ዳረስት ደረስት ወይም ዳረስት ያኒ ዳረስት ማለት ኮሚኒኬት አድርገሃል ከአንድ ሰው ኔጎሽሽን አድርገህ ነው ያመጣኸው ይህ ነገር። እሱ አንድ ነገር ይላል፣ አንተ አንድ ጋር አንድ ነገር ይላል። እንትኑ ሀሳብ ለሀሳብ ተለዋውጣችሁ ነው ያመጣኸው ይህ ቁርአን እንጂ የአላህ አይደለም ይላሉ። على كل حال يعني هذا القرآن ليس من كلام الله، بل أنت يا محمد تدرس وتتلقاه بالليل من بعض اليهود. عندنا اليهودش نبرو كان النبي عشان قام يسمعه كان السو يتمار كونه طوات متى قال الله متى لين يمثله إلى. وليقول درست يقال درست درست مالت وندمج استي ودي قان قان ملس درست مالت ويم درس مالت درس الكتاب كتابو شمددو تال ويم دمو حفزو تال سن المن مالت نوالو يدرسه دراسة إذا أكثر قراءته بزو نقر يكره نقر درست إبالال وذلك للحفظ. وأصله من در درست يميلو در يمتانه در الحنطة يدرسها يعني درس الحنطة أو يدرسها مالت سنديه لمسالي ثامت أنا تفجعوا الله ستفجعوا عند جيزينا كارغ هذا اللي متفجعوا ودك فيت ودك ولا ودك فيت ودك ولا يادر تفجعوا الله هذا اللي من دون دموش أنا تاتشن اندازي هرغونا ميفجعوا تي ويم يكتاكت قالوا باند انتن مقدق ان الوال لم بتقرنيا ويم دمو دنقاي درقو باند دنقاي انتن ادرقو يفجع الله اندازي. ይህ ማለት ነው ደረስ ያኒ ነቁል ደረሰ ልሒንጣ ያኒ እንትኑ ስንዴውን ፈጨ ማለት ኢዳ ዳሰሁ ያኒ ከረገጠው ማለት ነው። በድንጋይ ይሁን በምን ይሁን ቅጥቅጥ አድርጎ ከረጋገጠው ስንዴው ወደ ዱቄት ይቀየራል። እና ከዚህ የመጣ ነው ደረስ ማለት። ለምሳሌ ይህችን አያ አሁን ያነበብናት መቶ ጊዜ ካነበባት ደረሰሃ ወይም ፈጫትና በጭንቅላጡ አረፈች እንላለን። ከዚህ የመጣ ነው። ስለዚህ ፈከአነ ታሊ ያ ቁርአን የሚቀራ የድሩሱ አልከላም ፈዩኸፊፉ አላ ሊሳኒ ብዙ ሲደጋግመው ሲደጋግመው ልክ እንደሚፈጭ እንደፈጨው ነው የሚታሰበውና ከዛ በምላሱና በጭንቅላጡ ሰህል ይሆናል ያኒ ይቀልለታል። والمعنى ليقول المشركون في الرد عليك انت ستستمرچو قرشوچن ارا انت دمو ليليتون ساتتنيا ስትደርስ ያደርክ ነው ያኔ ስትፈጨው ቃላቶቹ ስትፈጫቸውና በጭንቅላትህ አስቀምጠህ ነው ጠዋት መጥተህ ከአላህ መጣልኝ የምትለው አሉ። ኢነከ ያ ሙሐመድ ቀድ ቀረአተ ልኪታብ ዓላ አህል ልኪታብ ወተዓለምተ ምንሁም ወሐፊظተ ዐን ጠሪቀ ዲራሳ አኽባር መን መዳ። ለምሳሌ ስለ ሙሳ ስለ ዒሳ ምናምን ስትናገር ያው እነዛ እስራኤላውያን ወይም የሁድ በኪታባቸው ስላለ ሌሊት ከነሱ ቁጭ ብለህ እነሱ ያነባሉ፣ አንተ ታጠናለህ፣ ትሸመድዳለህ። ثم جئتنا بعد كل ذلك تزعم انه من عند الله ብለው ይህን አይነት ጥቆማ አደረጉባቸው ለነቢያችን። የቁል ተዓላ ፊ ሱረት ልፉርቃን ስለዚህ ሲናገር በሱረት ልፉርቃን አላህ ምን ላል? ወሀዘ ከማ ቃለ ተዓላ ወቃለ ለዚነ ሹፍ በሱረት ልፉርቃን ልክ እንደዚህ ነገረ ወቃለ ለዚነ ከፈሩ ኢን ሀዘ ኢላ ኢፍኩን ኢፍተራሁ ወአዓነሁ ዓለይህ ቀውሙን አኸሩን። ይህ እኮ ውሸታም ዝም ብሎ እሱ አላህ ያላወረደው አዓነሁ አግዞት ማለት ነው፣ ሌሎቹ የረዱት ነው። አዓነሁ ዓለይህ ቀውሙን አኸሩን ፈቀድ ጃኡ ظልመን ወዙራ ወቃሉ አሳጢሩ ልአወሊን። የድሮ አያቶቻችን የሚያወሩት ወሬ ነው፣ ፊክሽን ነው። ስለዚህ እነሱ የሚሰጡት ፊክሽን እሱ ደግሞ ሸምድዶ ፈህየ ቱምላ ዓለይህ ቡክረተን ወአሲላ ጥዋትና ማታ ከእነሱ እየሸመደደ እዚያ አምጥቶ ከአላህ መጣልኝ የሚለው ይህ ሙሐመድ ውሸታም ነው አሉት። እና በሱረት ፉርቃን እነሱ ያሉት አልመጣም። ወቃለ ስብሓነሁ ወተዓላ ወለቀድ ነዕለሙ አነሁም የቁሉነ ኢነማ ዩዓሊሙሁ በሸር። አንድ ነበር አንድ የሁዲ ከነቢያችን ጋር በጣም ይቀራረብ ነበር፣ ደሞ የበኒ እስራኤል መጽሐፎች ያጠና ሰው ነበር፣ ተውራትም እንጂልም በደንብ አድርጎ ያነበበ ሰው ነበር። አንድ የሁዲ ነው ወጣት። አሁን ከነቢያችን በጣም ይግባባ ስለ ነበር ምን አሉ እነዛ ቁረሽ? ወለቀድ ነዕለሙ አነሁም የቁሉን እነዛ ቁረሾች ምን ይላሉ? ኢነማ ዩዓሊሙሁ በሸር፣ አንድ ሰው እኮ አለ ሙሐመድን የሚያስተምር ይሉ ነበር። ሲያስተምረው ጠዋት መጥቶ ከአላህ ይመጣልነኝ ይላል። አላህ ምን አላቸው ታውቃለህ? ሱብሓነላህ አልዓዚም። ሊሳኑ ለዚ ዩልሒዱነ ኢለይህ አዕጀመይ ወሀዛ ሊሳኑ ዓረቢይ ሙቢን። ያ ሰውየው የምትጠቁሙት ከሙሐመድ ጋር ሙሐመድን ያስተምራል ያላችሁት እኮ ሁለቱም እኮ ምላሳቸው የተለያዩ ነው። ያ በዒብራኒ ዒብራን የሚባል ቋንቋ የይሁድ ቋንቋ በሱ ነው የሚናገረው፣ አረብኛ አያውቅም አስለን። እና ትንሽ ትንሽ ነው ከነቢያችን የሚግባባ እንጂ ቁርአን የሚያህል ሰው ያሳበደ የቋንቋ ቅንብር እንዴት ከአንድ የሁዲ ሊሳኑ ለዚ ዩልሒዱነ ኢለይህ ያ ሰውየው ነው የሚያስተምረው የሚሉት ያ የሁዲው እኮ ምላሱ ዒብራኒ ነው። ወሃዛ ቁርአን ወሃዛ ዩልሒዱነ ኢለይህ አዕጀሚ ወሃዛ ሊሳኑ ዓረቢይ ሙቢን። ቁርአን ግን የተጣራ ብዙ ሰው ያስቸገረ የቋንቋ አረብኛ እንዴት ሊለው ይችላል? እንዴት ሊግባቡ ይችላሉ? ስለዚህ ያ የሁዲው እናንተ የምትጠቁሙት ያላችሁ አስለን አረቢ አይችልም እና እንደ ቁርአን እንኳን ሳይሆን ትናንሽ አረቢ የሱቅ አረቢ እንኳን አያውቁም። ስለዚህ ሙሐመድና ያ ይሁዲ ምላሳቸው ልዩነት ያላቸው እንዴት እንደ ቁርአን ሊጽፍ ይችላል ብሎ መለሰላቸው። ሱብሃንአላህ። ፈልአምር ለማ ለም የጂዱ ሸይአን። ምን መሰላችሁ ነገሩ? ነቢያችን ሰለላሁ ዐለይሂ ወሰለም ነቢ ከመሆናቸው ሳድቅ አልመስዱቅ ይሉት ነበር፣ አሚን ይሉት ነበር። አንዲት ቀን በውሸት ያኒ ጠቁሟቸው አያቁም፣ ዋሽተው አያቁም። በጃሂልያ ጊዜ ነቢያችን ዘሀበ አልአሚን ጃ አልአሚን ዘሀበ አሳድቅ አልመስዱቅ ጃ አሳድቅ አልመስዱቅ ይሉት ነበር። እኔ ነቢ ነኝ ሲል ግን ተገልብጠው ምን አሉ? አረ ተው እዚህ አንድ የሁድ የሚያስተምረው ነው ማለት ጀመሩ። እንደገና ቀጥለው ሁወ አሳጢሩ ልአወሊን ሙሐመድ የሚለው እኮ ጠቅላላ ቁርአን የድሮ የአያቶቻችን ታሪክ ልበ ወለድ ነው እንጂ ሐቂቃ የለውም ይሉ ነበር። ይህ ነገር ነፍስ ሸይ ቃለሃ አልሙጅሪም አልካፍር አልሙሽሪክ أبو خالد، يا خالد بن وليد أبات الوليد من المغيرة، كنسو أندو نوسو اندسك اندزي نجر كالو أندو بل تلقو السنو انديت مسلاتشو. الوليد المغيرة هو the richest man in مكة، أبدا كسو بلاي هابتام النبرن بمكة. أسر لجوش نبروت، أسر وند لجوش نبروت، ጋበኛ ነው፣ ሀብታም ነው፣ የተምር ዛፍ በሺ የሚቆጠር ነበረው፣ ከብት ነበረው። ከቅድመ አያቱ ተወራርሶ የመጣ ስሕር ነው አለ። ይህን ነገር ብሎ ወንበሩን ትቶ በቃ ሄደ። ኢን ሃዛ ኢላ ቀውሉ ልበሸር፣ ስሕር ነው፣ የሰው ንግግር ነው። ከአባቱ ከዓብዱላህ አባቱ ደግሞ ዓብዱላህ ከዓብዱልሙጠሊብ ዓብዱልሙጠሊብ ና ከዓብዱ መና ከአያቶቻቸው ተያይዞ የመጣ ስሕር ነው። የሙሐመድ ቤተሰብ የታወቁበት የስሕር ጉዳይ ነው ብሎ ሄደ። አላህ ስብሓነ ተዓላ ምን አለው ከዛ በኋላ? ሰኡስሊህ ሰቀር። ይህን በማለቱ በቁርአን በመክፈሩ ና በሙሐመድ በመክፈሩ ሰቀር በሚባለው ጀሀነም ይጠበሳል። እንትን ስጋ ስትጠብሰው እንድ ነው የምታደርገው? ይበስልና ትገለብጠዋለህ፣ ይበስልና ትገለብጠዋለህ። እንደዚህ የገለባበጥኩት በጀሀነም ቀቅለዋለሁ አለ። ላኪን እናንተ ሰዎች ወማ አድራከ ማ ሰቀር፣ ሰቀር የሚለው ጀሀነም ታውቃላችሁ? የአዱኒያ እሳት እንዳይመስላችሁ ይላል አላህ ስብሃነ ተዓላ። ላ ቱብቂ ወላ ተዘር፣ አንድ ጊዜ ከገባሃት ዊድን ዋን ሚኒት ዊድን ዋን የለህም። እሳቱ በልቶ ትሟሟለህ፣ ትጠፋለህ፣ እንደገና ትመጣለህ፣ ትልቃል። ኤቭሪ ሚኒት ኤቭሪ ሀፍ ሚኒት ትሞታለህ ማለት በጀሀነም ሞት የለም፣ ግን ታልቃለህ፣ እንደገና ይኸልቅሃል፣ ታልቃለህ፣ እንደገና ይኸልቅሃል። አላህ ስብሃነ ወተዓላ የጀሀነም ጉዳይ ነው ወንድሞች። ኩሉማ ነድጀት ጅሉድሁም በደልናሁም ጅሉድን ገይረሃ ሊየዙቁ ልዓዛብ። ቆዳህ ተቃጥሎ ሲጨረስ እንደገና ሌላ ቆዳ ይመጣልሃል፣ እንደገና ሌላ ቆዳ ይመጣልሃል። የዚህ አይነት አድርጌ ለዐዝበው ነው ይላል አላህ ስብሃነ ወተዓላ። ላ ቱብቂ ወላ ተዘር፣ ጀሀነም አንድ ነገር አትተውም። ለዋሐቱን ልልበሸር፣ ገና በቆዳህ ስትቀርብ ላጣርጋ በቃ በሸርህና አጥንትህን ስጋህን በጣም የምትበላ ነቻለ። አለይሃ 19 ዘበኞቹ ደግሞ 19 መላኢካ ናቸው አለ አላህ ስብሃነ ወተዓላ። ይህን ነገር ካወረደ በኋላ አቡ ጀህል ማሾፍ ጀመረ። ምን አለ? እናንተ ሰዎች የጀሀነም ዘበኞች 19 ናቸው? አዎ። እናንተ 9 ቻዩና እኔ 10 አስሩ ልቻል ነኝ። ያኔ ምን የሚያስፈራ ነገር አይደለም። 10 እኔ እችላቸዋለሁ፣ 9ኙ ደግሞ እናንተ ቻሉ ብሎ በዛ ይናገራል። በዛ በክበቡ ናዲ ለቁረሾቹ እንደዚህ ብሎ እያፌዘ እየቀለደ ይናገራል። አላህ ሌላ አያ ወረደና ቀለደበት። እውነት ተናገር። ወማ ጀዐልና አስሓብ ናሪ ኢላ መላኢካ። አንተ አቡ ጀህል እንደ ስምህ የሆንከው ጀህል የጀሀነም ዘበኞች ሰው መሰለህ እንዴ? ላ የቁል ኢና ጀዐልና ነዓም ወማ ጀዐልና አስሓብ ናሪ ኢላ መላኢካ፣ መላእኮች ናቸው እኮ አለ አላህ ስብሃነ ተዓላ። ከዛ በኋላ እዚህ እንቁምና ከዛ በኋላ ሌላ ነገር መጣ። ቁረሾቹ ምን አሉ? ጠይብ ለምንድን ነው 19 ያደረጋቸው? አላህ የጀሀነም ዘበኞች 19 ለምን 20 አይሆንም? 30ስ ለምን አይሆንም? ለምን 18 አይሆንም? 19 ያደረጋቸው አላህ ለምንድን ነው? አላህ ስብሃነ ወተዓላ መለሰላቸው። ወማ ጀዐልና ዒደተሁም ኢላ ፊትና ፊትና ሊመን ፊትነተን ሊለዚነ ከፈሩ፣ ለነዛ የከፈሩ ሰዎች እንደዚህ ብለው እንዲጠይቁ። ለምንድነው 19 ለምን ሆነ? ለምስ መላእኮች ለምንድነው መላእኮች የሆኑ ብለው ህይወታቸው በሙሉ ይህን ነገር በጥርሳቸው ሲፈጩት ቀባቀን ሊያቀሉ እንትን ነው። እና ይህን እነዚህ አያቶች ከወረዱ በኋላ የእኽዋ ተመልከቱ እንግዲህ እነዚህ አያት ሲወርዱ ህጻኖች ተሰበሰቡ አሉ። የመካ ህጻኖች ተሰበሰቡና የሰበሰባቸው ማን ነው? አላህ ራሱ። ልብ ለልብ ተገናኙና ህጻኖች እኮ ነው የ7 አመት የ6 አመት ተሰባሰቡ። ብዙ ህጻኖች ተሰበሰቡና እነዚህ ቃላት ሲወርዱ እነዚህ ህጻኖች የተጣሩ አረብ ስለሆኑ ቋንቋው ገባቸውና እንደ ዘፈን መዝፈን ጀመሩ። ልጆቹ እንደ ዘፈን እየዘፈኑ ወሊድ ብን ልሙጊራ ይህ ሰውየው ማለት ነው ከቤቱ ሲወጣ ልጆቹ ተሰባስበው ወጥተው ምን ይላሉ? ሱብሓነላህ። ኢነሁ ፈከረ ወቀደር ፈቁቲለ ከይፈ ቀደር። ልጆቹ እኮ ነው በአንድ ድምፅ ثم قتل كيف قدر ثم نظر ثم عبس وبصر ثم أدبر واستكبر فقال إن هذا إلا سحر يؤثر إن هذا إلا قول البشر. قتلوا سأصليه سقر وما أدراك ما سقر لا تبقي ولا تذر لوحة للبشر عليها 19 يالو يزفنوا لتال سويو ابدهنوا ልጆቹ አስጠርቶ እባካችሁ ይህን ልጆች አስርቁልኝ ቢል እንደገና ኮብልለው ይመጡና ሰኡስሊህ ሰቀር ወማ አድራካ ማ ሰቀር ላ ትብቂ ወላ ተዘር ለዋሐቱ ልልበሸር አለይሃ 19 ይሉታል። አሁን በቃ አጭበርብሮ እንደዚህ ተናዶ ወደ ቤቱ ይገባና ልጆቹ ደግሞ ይሄዳሉ። ሲወጣ ወደ ሱቅ ሲወጣ ይነጋገሩና ይሰበሰባሉ። ከዛ በስተጀርባው እየሄዱ የተከታተሉት እንደዚህ ይሉታል ሰኡስሊህ ሰቀር ያ ወሊድ ምን ሙጊራ ሰኡስሊህ ሰቀር ወማ አድራከ ማ ሰቀር ላ ትብቂ ወላ ተዘር ያሉ እስከሚያብድ አደረጉት። ልጆቹ ማን ነው ያደረገው? ይሄ አላህ እኮ ነው። ሊዋረድ ስለፈለገው ህፃኖቹን አንድ ልብ አደረጋቸውና እንደዚህ ይሉት ነበር። ስለዚህ እና ሀስቦ አስቦ ቁርአን እኮ ስህር ነው። እንዲያውም ተራ ስህር ከአንድ ሰው የመጣ ስህር አይደለም። ከአያቶቻቸው ከቅድመ አያቶቻቸው የተወራረሱዋቸው የሙሐመድ ቤተሰብ ነው አለ። አላ ኩል ሓል እንቀጥልና መቶ ስድስተኛው አያ ምን ይላል? እተብዕ ማ ውሕየ ኢለይከ ምን ረቢክ ላ إله إلا هو أعرض عن المشركين. مكرنو سحر ليلوهنو لقون يسدبو إنين يورد كل القرآن تكتل فرته ويمتسفاك ورته ودك أن ورقران داتل اتبع ما أوحي إليك من ربك لا إله إلا هو الله ليلا إله سل ليلا يهني زه سنة بسنة ترامد وأعرض عن تداوم على تبليغ رسالتها إلا هو من آياته وهدايته معرضا عن المشركين. كذاك أتلنا الله سبحانه وتعالى من لو ተመልከቱ ወንድሞች፣ እዚህ ላይ ሶስት ነገሮች ተናገረ አላህ ሱብሃነሁ ወተዓላ። 107ኛው አያ ነው የቁል ሱብሃነሁ ወተዓላ ወለው ሻ አላሁ ማ አሽረኩ። ይህ አንድ ነው። ወማ ጀዐልናከ ዐለይሂም ሐፊዘን ይህ ሁለተኛ ነው። እንደገና ወማ አንተ ዐለይሂም ቢወኪል 107ኛው አያ ነው ይህ ነገር። ሶስት ነገር ያዘለ አያ ወረደ። አንተ ሙሐመድ እናንተ ሙእሚኒን አቡበክር ዑስማን ወዓሊ ኢላ ጠቅላላ የነቢያችን ባለደረቦችና ሳሒቦች የሆናችሁ ተመልከቱ ኢላ አላህ ሱብሃነሁ ወተዓላ። እኔ ከፈለግኩ እኮ የመካ ሰዎች የመዲና ሰዎች በል የዓለም ሰዎች በሙሉ አንድ ሙሽሪክ ላይገኝ ይችላል። ሁሉም ሙእሚን ላደርጋቸው ይችላለሁ። ይችላል አላህ? ናም ይችላል። طيب لمن يادرغم ايفلغم لمن ايفلغم سيا قال ሁለተኛ ደሞ ጀነና ጀሃነም ስለተፈጠሩ ሁለቱም መውላት አለባቸው። እንግዲህ ጥሩ ስራ ይሰራ ጀሃነም አይገባም። لازم مشركو كافر ወደ ጀሃነም ሲገባ ሙእሚኑ ወደ ጀነት ስለሚገባ ولو شاء الله ما اشركوا ይሄ ነገር እነቴ ነው። ከባድ عقيده ነው ይሄ አሁን ያልኩት። አላህ ከፈለገ የዓለም ህዝቦች ኦባማ ወላ ምን ጥቅላላ የአውሮፓ ሀገሮች በሙሉ ሁሉም በአንድ ልብና በአንድ ምላስ ላኢላሀ ኢለላህ ሙሐመድ ረሱሉላህ ብሎ ወደ እስልምና ሊገቡ ይችላል። አላህ ስብሃነ ወተዓላ ግን አልፈለገም። ሊአነ የቁል ወለው ሻ ለው አላህ ቢፈልግ ኖሮ ማ አሽረኩ በሽርክ የሚገኝ ሰው አይገኝም ነበር። ታውቃለህ ያ ሙሐመድ? ነዓም አውቃለሁ ጌታዬ። ጠይብ ኸላስ ለምን ትቸገራለህ? አንተ የኔ መልእክት አድረስ። ሙሽሪክና ሙእሚን መኖር አለበት። ወማ ጀዐልናከ ዐለይህም ሐፊዛ ደሞ አንተ የተላከው እኮ ቁርአንን ለመድረስ ነው እንጂ ተከታተል፣ ተጨነቅ፣ በጣም ካላመኑልህ አልቅስ፣ ጭምቅ በል፣ ተቸገር አላልኩም እኮ ይኔ። ማ ጀዐልናከ ዐለይህም ሐፊዛ ከማ ቃል ስብሓነ ወተዓላ በሌላ ሱራ በሱረት ልካህፍ ፈለዓለከ ባኺዑ ነፍሰከ ዐላ አታሪህም ኢን ለም ዩእሚኑ ቢሃዘ ልሐዲት አሰፋ። በቁርአን አላመኑህ ብለህ በቃ አንተ ህመምና በሽታ ልትሆን ነው? ላ ያ ሙሐመድ፣ ለሙሐመድ ነው ይህ ነገር። ለሙሐመድ ስለ ላ ሰለም ብቻ አይደለም ለእኛም ነው። ያ ዳዕያ አቡ አኒስ እየሰማኸኝ ነው? ለአንድ ሰው ዳዕዋ ስታረግለት እምቢ ካለህ፣ አሻፈረኝ ካለህ፣ ጀርባህን ከሰጠህ፣ ከሰደበህ፣ ጀርባውን ከሰጠህ፣ ከሰደበህ፣ ካሾፈብህ ያንተ ስራ ማድረስ ብቻ ነው። አትጨነቅ፣ አትጨናነቅ፣ ወይም ብዙ ጥበብ አትፍጠር። ወማ ጀዐልናከ ዐለይህም ሐፊዛ ወማ አንተ ዐለይህም ቢወኪል። እንዴ የእነሱ ኃላፊነት ትሸከማለህ ብዬ እኮ አላኩም። ዳዒዎች አላችሁ እዚህ፣ ኡስታዞች፣ ሼኾች፣ እስቲ አኝኩት። ይህ ነገር በጣም ይጠቅማቸዋል። አንተ ወንበር ያዝና بسم الله الرحمن الرحيم والصلاة والسلام على رسول الله أيها الناس اتقوا الله. الله سبحانه وتعالى يقول في قرآنه الكريم وقوا أنفسكم وأهليكم نارا، يا أيها الذين آمنوا قوا أنفسكم وأهليكم نارا، نانتنا لجوشاشن أهلاتشو كجهن باركو نا يقرآن نونا استنك تلو. وصلى الله على نبينا محمد وعلى آله وصحبه وسلم. تنستهيد انجي لمن الله سبحانه وتعالى قوا أنفسكم وأهليكم نارا يالي ለምንድን ነው እናንተ መጥፎ የምታደርጉ? ለምንድን ነው ጭንቅ ብለህ በቃ ስኳር በሽታና የደም ግፊት የልብ በሽታ እስከሚይዝህ? ማን አለ እንደዚህ አታደርግ? ማ አንተ አለህም ቢወኪል አስለን፣ አንተ ወኪላቸው ወይም ደግሞ እናንተን የእነሱ ኃላፊነት አልተሰጠህም። አንተ ምንድን ነው ጌታዬ? ኸላስ ያ አኺ አንተ አድርስ ብቻ። ከማ ቃለ ስብሓነ ወተዓላ ወኢን ተወለው ፈኢነማ አለይከ ልበላግ፣ እምቢ ካሉህ አንተ ማድረስ ብቻ ነው። ወዐለይና ልሒሳብ ሒሳብ ወደ እኛ ተወው። በል የቁል ስብሓነ ወተዓላ ፊ ሱረት ልጋሽያ ፈዘኪር ኢነማ አንተ ሙዘኪር ለስተ ዐለይህም ቢሙሰይጥር፣ አንተ ማድረስ ብቻ ነው። ያ ዳዕያ፣ ያ ኡስታዝ፣ ያ ሼኽ በፋልቶክ የምታስተምር ወይም በመስጂድ የምታስተምር ረጋ በል፣ ጥሞና እያዝህ አንተ አድርስ። ኢነ ዐለይና ወኢነ ዐለይና ሒሳብሁም ያኒ ፈዘክር ኢነማ አንተ ሙዘክር ለስተ ዐለይህም ብሙሰይጥር ኢነ ኢለይና ኢያበሁም ثመ ኢነ ዐለይና ሒሳብሁም ثመ አርሸደ አላሁ ስብሓነ ወተዓላ አልሙእሚኒን። ከዛ ወደ ሙእሚኖች ዘወር አለና አላህ ስብሓነ ወተዓላ ምን አለው? ወለው ሻ አላሁ ማ አሽረኩ ወማ ጀዐልናከ ዐለይህም ሐፊዛን ወማ አንተ ዐለይህም ቢወኪል። ከዛ አንዳንድ ሰው ወንድሞች አንድ ነገር አለ፣ ስሙኝ በደንብ። እውነቴ ነው፣ አያው በጣም አስፈላጊ አያ ነው። አንዳንድ አስተማሪዎች ወይም ዳዕያዎች ወይም ሼኾች ዳዕዋ ያደርጉና እነዛ ካፊሮች ማፌዝና ማሾፍ ያበዛሉ። ወይም ደግሞ ለአምስት ዓመት ዳዕዋ ስታደርግለት እሺ አይልም፣ በቃ ባንተ ያፌዛል፣ ዲኑን አይቀበልም። ከዛ በኋላ አንድ የተሳሳቱ ሰዎች ዳዒዎች መሳደብ ይጀምራሉ። ሱብሓነላህ። ለምን ይሳደባሉ? የክርስቲያን ሃይማኖት ይሰድባሉ፣ የይሁድ ሃይማኖት ይሰድባሉ፣ የጆሆቫ ሃይማኖት ይሰድባሉ፣ የእንትኑ የህንዶስ ሃይማኖት ይሰድባሉ። መስደብ ከመጣ የሚጎዳው አንተ ነህ። ቀጥሎ ምን አለው? سبحان الله. بس بمتوء سمنتنيو آية من علي ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم، كذلك زينا لكل أمة عملهم ثم إلى ربهم مرجعهم فينبئهم بما كانوا يعملون. نانت سوتش يا مؤمنين يا مسلمين، نعم يسوح إيمانه تتسدبو. سبحان الله دس له عليه نجر عند مسلم يسوح إيمانه تيسدبم كل كلنا ونورنا وبنيا. ولا تسبوا أتسدبوا الذين يدعون من دون الله، لأن الزاك مشركوش كافروش كريستيانوش يهودوش أتسدبوا أتشو. لمن كسدباتشو فيسب الله عدوا بغير علم جهلنا تلاتشو سلميت ألون سلامنا قرآن محمد سلميت ألو خلاص عندك زي ينسون هاي ما تكس إن الله أنت السد بالله فيسب الله أنت لم يسدبه أنا عندك زي بزي بفلتو كتايون دي محمد زت إن مست أنتني عليه لجوش يا جبا يعني مدقم يا قتال أنتينو ما تفهم ما تفهم يصفر له هذا لب عنده أمو إيمان بلوي جبال عنده عنده دمو أمو مش عارف بلوي جبال بتعب الله يسد بالله هذا لب عندي أنا عندك على ثالث عندي يوم لما تقام يسافر هل لما تنو جاهل وش ناتشو الله عندما لو تقلشو ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم. غير علم جهل مالتنا استي يهجن تنتن استي كني قاعد تكتاتلو المعنى لا تسبوا أيها المؤمنون آلهة المشركين الباطلة. نعم إله يميلوت باطل نو لكن أتسدبو فيترتب على ذلك أن يسب المشركون معبودكم إله أتشل سدونو معبودكم الحق جهلا منهم وضلالا. ምክንያቱ የጠፉ ሰብ ስለሆኑ ብርሃኑ ስለሌላቸው መንገድ ስለጠፋባቸው ያኒ ጭንቅላታቸው የሚሰጣቸው ነገር ነው የሚናገሩ። ያ ጀማዓ እኔ ልንገራችሁ ሰብ አልአድያን ليس من ادب الاسلام ሃይማኖቱን የማንኛውም ሃይማኖት መስደብ የእስልምና አደብ አይደለም። لاننا نعلم كمسلمين ለምሳሌ ክርስትና ለመስደብ ከፈለከ ኢሳን ትሰድባለህ፣ ማርያም ትሰድባለህ፣ የይሁድ ዲን ለመስደብ ከጀመርክ ሙሳን ትሰድባለህ፣ ጅብሪልን ሚካኤልን ልትሰድብ ነው። ምክንያቱም ክርስቲያኖች ገብርኤል ሚካኤል ይላሉ። የታባቱ ሚካኤል ገብርኤል ልትል ነው? طيب ጅብሪልን ሰደብክ ሚካኤልን ሰደብክ። نعلم انهم انبياء وصديقين معظمين تلالقنا تشو النزي مريم صديقه ناتش يتقرو تناتشو ملائكه ناتشو اندام نبيوش ناتشو حيمانتن سدبار له بله الناس اللي تسدب نو عند. والامر الثاني ولتنيا اذا شتمت دينهم يشتمون ربك ويشتمون نبيك ويشتمون دينك فتكون انت الذي تسببت لشتم الله ورسوله. أنت نه سبب قدي الله عند السدب يا درك أنت نه. يا إخواني ألا ترون أتملكتم والدموج هم يشتمون الدين نزي كافروش هيدست برومات وقبع الناس سنت محمد سيسدبو قرآن سيسدبو والله عندك أند بسيتت قبعه الناس ذا كريستيان مسلم ديسكاشن ميلو نيافركوكو لكن عند الزان بر أسلام مجمرا فالتوكي جمركو تكنو علاك أميني بك نا مسلم كريستيان ديسكاشن يميلو روما قنيه هنا ما شاء الله ما شاء الله هون وييتها لند بس لمن أنا بكريستيان لكنا قبه والله اللي جيه مننا قروي نبري اسلمنا أنجتو أوتتن لبوبه لتكفلن دمون نتطوالن اسلمنا نبرو تشكوالن والله برو تشكوالن يمتلو قال إزاك زينو يعوكوت اسلمنا نبرچ قوالننا لبوننا انجتون دبالقن نو مناوطاو يلال مون يالكوت بلبي والله والله مون يانتا هيمانوت يي نغر ايدغفو والله بديناچن ما بتام يتكلكله نو يا كريستنا هيمانوت برچقن ምትማቅ እናጠፋለን ብትል አንተ አላህ ይቆጣብሃል፣ አይወድም። ኢዘን አላህን የሰደቡ ሰዎች አንተን መስደቡ ምንድን ነው? እና ታገስ፣ አትስደብ። አተድሩና ያ እኳ ሊማዛ የሱቡላህ፣ ለምንድን ነው አላህን የሚሰድቡ ሙሐመድን የሚሰድቡ ታውቃላችሁ? ራስ አያው ትላለች እንደዚህ ሊአነሁም የጅሃሉን ሚን አላህ ወየሽትሙነ ሙሐመደን ሊአነሁም ላ ያዕሪፉነ መንዚለተህ። የነቢያችን ትልቅነትና የነቢያችን ማንነት ስለማያውቁ ነው። አድወን ቢዱን ዒልም ማለት ምን ነው ወንድሞች? ቢዱን ዒልም እኮ ጀሃል ማለት እኮ ነው። ነቢያችንን ሰለላሁ ዐለይሂ ወሰለም በደንብ የሚያውቅ ጎንበስ ብሎ እንኳን ቀና አይልም፣ ቀና አይልም። እንትኑ ሰይድና ዓምር ምን ልዓስ እንዳለው ነው። ሰይድና ዓምር ምን ልዓስ ምን አለ? ህይወቴ በሶስት ደረጃ ነው ያለው አለ፣ በሶስት መዳረክ እንደዚህ። መጀመሪያ ነቢያችን በጣም እጠላቸው ነበርና ባገኛቸው በሻንጃና በእንትኑ በስኪን አድርጌ ነው የምመታተራቸው ብዬ እመኝ ነበር አለ። ከዛ በኋላ አሰለምኩና ለነቢያችን ሳሰለም እጃቸው ይዤ ያ ረሱላላህ አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመድ ረሱሉላህ ለማለት ከተፈለገ ሸርጥ አለኝ አላቸው። ምንድን ነው ሸርጡ? ወላሂ ዘንቤ ሁሉ የሚቀፈር ከሆነ ወደ እስልምና ልግባ አሉት። ረግባ እስልምና እኮ ሁሉ ዘንቢ ይደመስሳል ሲሉት ገባሁ አለ። በዛ ጊዜ ሙቼ ብኖር ወላሂ ጀና ገባ ነበር። እንዲያውም ነቢያችን ሰለላሁ ዐለይሂ ወሰለም የተወሰኑ አመታት ከሳቸው ጋር የቆየሁት ወላሂ ቀና ብዬ ፊታቸው አይቼ አላቅም ከክብር ከውበታቸው። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ምን ይመስላሉ ግለጻቸው ብትሉኝ አልችልም አለ። አልችልም ከሳቸው እየዋልኩ እያደርኩ በቃ ጎንበስ ብዬ ራሴን እንኳን ቀና አድርጌ አላቅም አለ። ማን ነው ይሄ? የነቢያችን ማንነት ያወቀ ነው። ታሪካቸው ያነበበ ነው። ሲረት ነቢ ሰለላሁ ዐለይሂ ወሰለም በደንብ ያነበበ ይህን ይላል። ምንም የነቢያችን ነገር የማያውቅ ግን ያው እንደምታዩት ነው። በፓልቶክ በምን በምን ይሳደባሉ። ኢዘን የቁል ላ ያዕሪፉነ መንዚለተ ነቢ ሰለላሁ ዐለይሂ ወሰለም ዛሊከ መዕና ቀውሊሂ ተዓላ ፈየሱቡ ላህ ዓድወን። መጀመሪያ ጥላቻ አላቸው፣ ሁለተኛ ቢገይር ዒልሚን ያዕኒ ጀህለን አወለን ላ የሽዕሩነ ቢልዓዳዋ ላ የሽዕሩነ ይህን ነገር ሲሉ ግድ የላቸውም። ምክንያቱም ሲሰድቡ ጣፋጭ ጣፋጭ ጣፋጭ ነው የሚላቸው፣ ይጥማቸዋል። ምክንያቱም የነቢያችን ማንነት አያውቁም። ወሰብ ላ ያዕሪፉነ ነዓም የነቢያችን ቀድር ስለማያውቁ ነው አለ። ቃለ ሳሒብ ልከሻፍ عند تلك مفسر من عليه فإن قلت سب الآلهة الباطلة حق وطاعة لمثال عند سوش عند زي ليلو تشلالو عندي باطل يهونو إلهوشنا طاوتوشنا تابوت مسكال منامن النسون مسدب ترو عد اللم عندي طاعة عد اللم وي إلال عند زي بلو اللي تأيكيه تشلال فكيف صح النهي عندي الله كلك لنال مدفو يالي መስቀልና ታቦትና እንትኑ ኢላህ የሚሉት እነዚህ ሙስሊሙ እንትኑ ደግሞ ቁረሾቹ ደግሞ እንጨት የሚገዙት ምናምን እንደዚህ እነሱን መስደብ ጥሩ መሆን አለበት እንጂ እንዴት አላህ ይከለክለዋል አለ። እንደዚህ ካላችሁ አለ ቁልቱ ሩበ ጣዓትን ዑሊማ አነሃ ቱአዲ ኢላ መፍሰዳ ፈቱህ ሊአነሃ ማዕስየቱን ላ ሊአነሃ ጣዓ። አንድ ሰው ክብርና ስትከተል ወደ ማዕስያ የሚገለበጣልና መተው ነው ዋጅብ። ለምሳሌ አንድ ጣዓ አደርጋለሁ ብለህ ብዙ ነገር የሚበላሽ ከሆነ ጣዓው ተወው። ከን ያላችሁ ያኳና አነሃ ቱአዲ ኢዛ ዑሊመ አነሃ ቱአዲ ኢላ ሸር ወአነሃ መፍሰደቱን ና ትንሽ ጣዓ ላገኝ ብለህ ብዙ ፈሳድ እና ብዙ ተገላቢጦች የሚገኝ ከሆነ ጣዓው ተወዋለ። እንደዚህ አሉ ዑለማዎቹ። ከናሂ አኒል ሙንከር ለምሳሌ ዳዕዋ ለማድረግ ስትሄድ ይህን አድርጉ ይህን አታድርጉ ስትል ሁወ ሚን አጅል ጣዓት ፈኢዛ ዑሊመ አነሁ ዩአዲ ኢላ ዝያደተ ሸር እንቀለበ ማዕስያ ጣዓ የነበረው ማዕስያ ሆነዋል። ይገባቸዋል አባባሌ? እኔ አሁን ለምሳሌ ዳዕዋ ያደረግኩ ነኝ ዳዕዋ ማድረግ ጣዓ ነው። ላኪን በማያገባኝ ገባና ትልቅ ስድብ፣ ትልቅ ወንጀል አደርጋለሁ በአንድ ሃይማኖት። እነዚያ ሃይማኖቶች ተከታዮች መጡና በቃ መስጊዱን ያቃጥላሉ፣ ቁርአንን ይቀዳሉ፣ አንተን መጥተው ይገድሉሃል። ማንኛውም ሰው ጢም ያለው ሒጃብ የምታረገው በእሳት ያቃጥላሉ። ምን አመጣው ይሁለ? አንተ ስለ ተሳሳት ሰደብክላቸው፣ ወይም ደግሞ አንድ ነገር ተናግረሃል። ነገሩ ትክክል ሊሆን ይችላል የተናገርከው፣ ላኪን ውጤቱ ይህን የሚያመጣ ከሆነ ሐራም ይሆናል። አዕጢኩም ምሳል ነስመዑ ምን አለዚነ የድዑን አነሁም አስሓቡ ሲያሳ ፖለቲካ ነኝ የምንነጋገረው የሚሉ አሁን እንሰማለን። አሁን በጊዜያችን የሽቲሙነ ሑኩማ መንግስትን ይሰድባሉ። ያኒ አይ መንግስት የኢትዮጵያ ነው፣ የሳውዲ ነው፣ የሌላ ነው፣ የአሜሪካ መንግስት ነው፣ ወላ የኬንያ መንግስት ነው፣ መንግስትን ሙልጭ አድርገው ይሰድባሉ። ስድብ ማለቴ ብልግና ያለው ስድብ ማለት ነው እንጂ ይህ አካሄድ ጥሩ አይደለም፣ ይህ አካሄድ እንደዚህ ቢሆን ጥሩ ነበር ማለቱ አይደለም። እሱ ኮሜንት ነው። ላኪን ይሳደባሉ። አንዳንድ እንሰማቸዋለን በዚህ ፐፓል ቶክ፣ በሌላ በጋዜጣ ምና ይሳደባሉ አይደለም። እና ምን አሉ? ላ ተዚድ ኢላ ናር። ያኒ ይህን ንግግር መንግስቱን በማይረባ ቃላት አድርገህ ያኒ መድገሙ እንኳን የማይችል ቃላት አድርገህ መሳደቡ የቁል አለዚነ የድዑነ አነሁማ አስሓብ ሲያሳ የሽተሙነ ሑኩማ ምን አልሑኩማት ሸታኢም አለቲ ላ ተዚድ ናር ኢላ እሽትዓለን። ያኒ የተለኮሰው እሳት እንደገና የሚያባብሰው ስድብ ትሳደባለህ። ከማ የቁሉነ ከበል በንዚን አለ ናር፣ እሳት ተለኩሶ እሳቱ ይቃጠል ነበርና ሰውየው ወመጣና በንዚን አፈሰሰለት። ምን ይሆናል? እሳቱ እንደገና ይቃጠላል። ይህ በእስልምና ክልክል ነው ወንድሞች። አሸትም ላ ያእቲከ ኢላ ቢሸር ኩልህ። ላኪን እንተቅድ ወንሳሕ ወሳሐሕ። ናዓም ኮሜንት ስጥ፣ ይህ ትክክል አይደለም ስህተት ነው በል፣ ይህ መንግስት የሚያደርገው ስህተት ነው በል። ላኪን አትሳደብ። ናዓም ወሳሐሕ ለአኽጣእ ቢልአዲለ ሸርዕየ ወልዓቅልየ አልመንጥቅየ በሎጂክ እና በአቅል እና በዲን አድርገህ ያኒ ነገሩን ለማስተካከል ሞክር። ላኪን ተሽትም ሸታኢም ነቲጀቱሃ ሙእዚያ ላ አንተ ትሕመዱ ምን ቅበል ላህ ወላ አንተ ትሽከሩ ምን ቀብል ሳሚዒክ። የሚሰሙህን ይቆጡብሃል፣ አላህም ይቆጣብሃል። ፍሬው ደግሞ መጥፎ ፍሬ ይሆናል ማለት ነው ውጤቱ። በል ለው ሐሰለ ዓለይከ የቁሉን የአኺ ዘውድሃ ናዓም አላ ተስማዕ ማ ቃለሁ ምን አሸታኢም። ይህ ነገር ከልኩ የሚያልፍ እንትኑ ዳዕዋ ከልኩ ድንበሩን ጥሶ የሚሄድ አያስፈልግም። አሓድ አልዑለማ ካነ ዩድሒኩና ያ እኽዋ፣ አንድ ዓልም በጣም ያስቀን ነበር። አንድ ቀን የቁሉ አሓድ አሸባብ ሸተመ ባዕድ አልዑለማ፣ አንድ ሙስሊም እኮ ነው። እነዛ ወጣቶች አንድ ጊዜ ግርግርግር ብለው ነበር በአዲስ አበባ በኢትዮጵያ በሙሉ። እንዲያውም እስከዚህ ድረስ መጥተው ሸገሌ ሙብታዲዓ ናቸው፣ ሙሽሪክን ናቸው፣ ዑለማ አይደሉም። ሸገሌ ደግሞ ይህ አባቶቻችን ባህል የያዙ ማን ነው ዓልም ያላቸው፣ ከየት የመጣ ዕልም ነው ምናምን መሳደብ ጀመሩ። የሚሳደቡባቸው ማን ናቸው ታውቃላችሁ? ለአምሳ አመት ጸጉራቸው ነጭ እስከሚሆን ዕልምና ዕልምን እየወሰዱ የሚዓልሙ የነበሩ ዑለማዎች እኮ ናቸው። በኢትዮጵያ የታወቃላቸው በዲናቸው በዕልማቸው በጣም ትላልቅ ዑለማዎች የሆኑ እነዚህ ወጣቶች መጥተው ይሰድባሉ። እና ዓለሙ ምን ይል ነበር? አንዱ ዑለማዎችን የሰደበ አደብ ቢስ የሆነ ንግግር የተናገረ ህዝቡ በሙሉ ተሰቃየ፣ በቃ ጠላው ሰውየውን። ከዛ በኋላ አባቱ መጣና በቤት አስገብቶ በአለንጋ አድርጎ ሲገርፈው ሰውየው ምን ይላል አለ? ምን ይላል? አሐዱን አሐድ አሐዱን አሐድ አሐዱን አሐድ። ያኒ ቢላል ሊመስል እኮ ነው። ያኒ ቢላል አሐዱን አሐድ ያለው በእውነት ነው። ያኒ ክፈር ብለው ነበር የሚቀጠቅጡት። كفر محمد انتو يسويو دمو راسو ادب يللو لج علماءوچن يتسدبه اباتو كورما جارغو سيمتاو احد احد احد احد لن اعوذ بالله منك يا اخي انذي مالت يلبهم سلازي مسادب كلكل نو سمتاچو الاياو 108ኛው አያው ወላ ተስቡ ወላ ተስቡ አለ 106ኛው አያው يقول بعضهم قل الحق وموت عندنكم لالو حق تناغره موت نو يقولون قل الحق وموت في سبيل الله شهيد اندزي هميلو سوش نقول لهم اخطأتم الطريق منجد تساستاچوال لمن لم يقل الله بإساءة الأدب والشتائم تنا للشهادة تساد به أدب بيسي هونك التناقره سوب أزيا انتنا درقه شهادة تاقن يالهم من الآية منم يلم انديهم ولا تسب الذين انه يعلو انجي تشاتمه يعني تساد به يعني بزي شهادة ميقن يقر يلم وخير المثال تقروب السالي من ستو የነቢያችን ህይወት ነው ነቢያችን ሰለላም በመቶ የሚቆጠር አያት እንትን ሐዲስ አለ የሚነግረን لم يكن سبابا ولا شتاما ولا متفحشا ነቢያችን ሰለላም ولم يشتم في حياته انسانا ولا حيوانا قط ነቢያችን በህይወታቸው 66 ዓመት ሲኖሩ እንስሳ እንኳን ቢሆን እንኳን ሰው ለእንስሳ ተሳድበው አያውቁም አንድ ቀን እንኳን ነቢያችን የተሳደቡት አንድ ቀን ነበረች እሷም ሀቅ ነች እሷም በህይወታቸው በ63 ዓመት አንድ ቀን ተሳደቡ ስድባቸው ደግሞ በቦታው ነበር እውነታቸው ነው እነማን ናቸው ማንን ነው የሰደቡ ነቢያችን بني قريظه يمبالو بت امسچጋሪ ከዳተኞች ለነቢያችን ትልቅ ከዳትና ትልቅ እምነት ያጠፉ እንዲያውም ነቢያችን ሊገሉዋቸው አይፈልጉም ነበር አላህ ግን ጅብሪልን ልኮ እነዚህ 700 ገባር መገደል አለባቸው አለ አላህ Subhanahu Ta'ala يعني غزوه بني قريظه يمبالو غزوه الاحزاب እና ካንተ ጋር ያለነው ብለው بني قريظه كمدينة هولت كيلومتر راق ولونو سلزي بالله سبحانه وتعالى نبينا صحابه وشن تأبك أنا تورنتو على منم تنتقلكي النزيه كدو بني قريزة نبيهات صلى الله عليه وسلم بيتاتشو سيقابو جبريل كسماي متانا يا نبي الله نعم تورنتو علك أندي فقال النبي صلى الله عليه وسلم نعم تورنتو علك قرشتشو تبررو إنيا دمو دز لا እናንተ ነው አለቀ የምትሉት እንጂ በሰማይ ያሉ መላእክቶችማ ገና ጦርነቱ አላለቀም ተነሳሉት ነቢያችን ተነሱ ሰሃባ በሙሉ ወደ በኒ ቁረይዛ ሄዱ አለ ወደ በኒ ቁረይዛ ሄዱ ለምን እነዚህ በኒ ቁረይዛዎች መቀጣት አለባቸው ያአላህ ተዛዝ ነው እሺ ብለው ሄዱ ነቢያችን በጣም ተቆጥተዋል ምክንያቱም ያአላህ ቁጣ ስለሆነ ተቆጥተዋል ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም እንዝሉ አሉ እንግዲህ በተራራ ነበር በአንድ ተራራ እዛ ታሽገው ነው የሚኖሩ እነዚህ ይሁዶች በጣም ይፈራሉ فقال الرسول صلى الله عليه وسلم انزلوا يا ابن ابن يا اخوان القردة قالوا يا ابناء القردة والخنازير ترى وردوا አሏቸው يا انتو يا زنجروች ወንድሞች የሆናችሁ ተነሱ ወረዱ እጃችሁን ስጡ አሉ እነት ነው እነዛ የሁዶች ወኑ አያቶቻቸው እና ቅድመ አያቶቻቸው ወደ ዘንጅሮ የተቀየሩበት አለ አይደለም እንዴ እና በሽቀው አንድ ቀን ብቻ ይህችን ስንዝር አረጓት ደሞ ልክ ነች እና በነሱ ላይ ወደቀች እንጂ እንኳን ለሰው ለእንስሳም ተሳድቦ ያቁም طيب والشتم يكون يا اخوة مسادب ደሞ አሉ يكون منافيا لمراد الله الله لفلقو تصراري نو الله لفلقو بتام انصار نو مشات مسدب الله من نو يفلقو الله ለነዛ አህል الكتاب ለክርስቲያን እና ለእንትኑ ለይሁዶች ሽተመዋቸው ስደቧቸው አላለም። طيب ምን አለ? وجادلهم بالتي هي احسن እምቢ ካሉ በጥሩ አገባብ በጥሩ ጠባይ በጥሩ ዲሲፕሊን ተከራከሯቸው። በቃ መከራከር ተፈቅዶልናል። ደሞ ቢለቲ هي احسن በጥሩ አግባብ በአዲላ በማስረጃ ያደረክ ተከራከራቸው እነዚህ በኒ አህል ኪታብ ላኪን አትስደባቸው። وهذه الايه الكريمه ليست منسوخه بايه السيف عندنا علماءቹ ይኮ በሰይፍ ወይም ደሞ በጦርነት ተሰርዟል ምናምን የሚሉ በጣም በጣም ከሐቀራቀ انما هي محكمه ولذلك قال القرطبي قال العلماء حكمها باق في هذه الامه الى ان تقوم الساعه. طيب فمتى كان الكافر تملكته وندموش ونت نغغر تملكته اهو فمتى كان الكافر في منعه ويخاف ان تسبه ان يسبه المسلم يعني ازاك زي ادب ما رغنو አባባላቸው علماءቸው ሰምታቸዋል። يعني በጣም እነዛ ካፊሮች ኃይል ካላቸው እናንተ ሙስሊሞች በጣም ደካማ ከሆናችሁ አትሳደቡ። ምክንያቱ ከተሳደባችሁ በሩን ከፈታችሁ ለነሱ እድል ሰጣችሁ። አንድ ምሳሌ አለ አረብኛም ሰብት በአማርኛም ሊኖር ይችላል። ቤቱ በግዛዝ የተሰራ ቤት ካለ ወደ ሌላ ቤት ድንጋይ አይወርውር ይላሉ። ያንተ ቤት ግዛዝ ነው። ጠርሙዝ በጠርሙዝ ይሰራ ጥሩ ሞዴል ያለው በግዛዝ ነው የተሰራው። አሁን እንዳለው ሞደርን አሁን የመጣው በግዛዝ የተሰራ ቤት ያለው ወደ ሌላ ቤት ድንጋይ አይወርውር። ምክንያቱም እነዛ ቤት መጥቶ አንድ ጊዜ ድንጋይ ከወረወሩ ቤትህ በጣም ችክችክችክ ብለው ይረፋተታል ማለት። اذا ولا يتعرض الى ما يؤدي الى ذلك لانه بمنزله العبث براسهنا بهيمانته متጫወት ነው። كذلك زينا لكل امه عملهم الى الله سبحانه وتعالى والمعنى እንደዚህ አድርገን ነው ለነዛ ሙሽሪኮቹ يعني مطفو سراቸው አሽበርቀና ሳያቸዋለን። ምን ማለት ነው? كذلك زينا لكل امه عملهم يلفو حزبنا يميطو حزب بمولو الله تو عند الله بلو توحيد نيازو يهن نبي انتكتلو يلال انبي قالو خلاص يميادرغوت مطفو نجر طرو هونو اندميتاياچو بعيناچو يزينوال. كذلك زينا لكل امه كادم جمرو كسيدنا نوح جمرو سيدنا نوحن በጣም ያስቸገሩ 950 አመት دعوة ያደረገላቸው እንብያሉ። ከዛ በኋላ አላህ ምን አደረገ? የሚያደርጉት ሽርክና የሚያደርጉት መጥፎ ነገር እንደ ጥሩ ሆኖ ይመስላቸው ነበር። زينه يعني اشبرقوا እንደዚህ አስውቦ አቀረበላቸው። طيب اذا نقول قد مضت سنننا الى الله سبحانه وتعالى የኛ ተግባር እኮ ከድሮ እንደዚህ ነው። في اخلاق البشر ان يستحسنوا ما تعودوه የለመዱት ጠባይ ጥሩ ሆኖ እንዲመስላቸው الله سبحانه وتعالى ልባቸው ዝግት ያርግና እንደኛ ማናለ ይያሉ በሽርክና በመጥፎ ነገር ይቀጥላሉ። يعني الكافر المتعنت الذي يأبى الرجوع الى الحق يزين الله له عمله السيء كانه حسن ناطر ما يدرك مسلوال لكن السلكا مطفون ما يرغو الى الله سبحانه وتعالى. سلازي وندموش يهن كالكو ازي اسقوم الله ان شاء الله تنش ندارزمبن ان بزي تمرت يتمارنو بزو نجر ليهون يشلال يمچرشوا غن بتام اسفلاغ يهونچو دعوة የሚያደርግ ሰው በመጀመሪያ ዲሲፕሊኑ ሻርፕ መሆን አለበት ፖሊሽድ መሆን አለበት። እኔ አንድ ቀን ነግራችሁ ነበር ቢያንስ ቢያንስ በ11 12 ዑለማዎችን ተምር ያለሁ እኔ والله اقول لكم በተለይ አንድ ነበር አንዱ ዓለም ሁሉ ጊዜ ምን ይለኛል ሁሉ ጊዜ እኮ ነው يا ابراهيم ይለኛል نعم አንድ علم አንድ باب العلم تعلمنا ዘጠና ዘጠኝ የአደብ ባብ ተዓለም ይለኛል አንድ ዕልም በዘጠና ዘጠኝ አደብ ያን ካሽበረካት ዕልምዋ ከልብ ወደ ልብ ነው የምትደርሰው ላኪን አንተ ሺ ባብ ሺ አይነት ዕልም ተዓልመህ አደብ ከሌለህ አንተም ትዋረዳለህ ዕልሙም ይዋረዳል ዲኑም በጣም ይቋሸሻል ትከስራለህ ይለኝ እንደዚህ ይለኝ ነበር ወላሂ ዘጠና ዘጠኝ አደብ አንድ ዕልም ይህን ነገር ወንድሞች አንድ ጊዜ ሳጫውታችሁ ትዝ የሚላችሁ ከሆነ በሀገራችን ይላሉ ሲነግሩን አባቶቻችን ነው ሲነግሩን አንድ ዓለም ነው ሶስት ተማሪዎች ነበሩት አሉ እነዚህ ሶስት ተማሪዎች ለሶስት አመት አስተማራቸው ተውሂድ ፊቅህ ሁሉ አስተማራቸው እና ዕልሙ ሲጨርሱ አንዱ ቸኮለና ምን አላቸው ሼክዬ ነዓም በዚህ አይነት መንደር በዚህ አይነት ገጠር እኮ እዛ መስጂድ አለ አሁን ትምህርት ስለጨረስኩ ሄጄ እዛ ዕልም ልክፈትና በመስጂዱ ላስተምር አላቸው ምን አሉት ሼኹ ላይ ልጄ ገና አደብ አልተማርክም እና አሁን ዕልሙ ነው የጨረስ ነው እንጂ የአደብ ባብ ገና አልከፈት ነው እና አደብ ተማር አሉት ላ ሼክ እኔ እኮ አሁን በጣም ትን ነኝ እኔ ቀዝቃዛ ሰው ነኝ ዕልሙ ግን እንዴ ዕልሙ ሳላደርስ እኮ ከሞት ቁጥሩ አይደለም እኔ ተውኝ ሼክ መረቃችሁ ላኩኝና እኔ ላስተምር እዛ መስጊድ ብሎ አስቸገራቸውና ሂድ አሉት ሄደ መስጂዱ ገባ ሰላት አልፈጅር ተሰገደ እስላም የእስላም ከተማ እኮ ነው ሰላት አልፈጅር ተሰገደ ትልቅ ጋና መጡና ኸምር መጠጥ ጠጅ የሞላ አመጡና በዛ በመስጊድ ውስጥ እኮ ነው እያንዳንዱ እንትን ኸምር ሰጡት ኸምር በጣም ሁሉም በመስጊዱ እንደዚህ ነው ጠዋት ጠዋት ጃሂሎች ናቸው ፈጅር ከሰገዱ በኋላ ኸምር ይመጣና ኸምር ይጠጣሉ ይሰክራሉ ከዛ ይወጣሉ እና ሰውየው ሄደና ፈጅር ከሰገዱ በኋላ አመጡለት ኸምር ለሁሉም ኸምር ሰጡ ሰውየው ተናደደ በሸቀ እንዴት እናንተ ኸምር ሐራም እያለ ደሞ በመስጊዱ አደብ የሌላችሁ ናችሁ አላህ ሊቆጣባችሁ ነው አላህ እንደዚህ ሊል ነው በቃ ያኒ ኸላስ መስጊዱ ጮኸባቸው ምን አደረጉት ወደ ውጭ አወጡትና ቅጥቅጥ አድርገው ርፍስታ ብሎ እግሩ አንካሳ እስከሚሆን ድረስ አደረጉት ጣሉት ወደ በረሃ አንከስ ያለ አንከስ ያለ ወደ ሼኹ ተመለሰ ይህ ሰውየው ደርሶ እስከሚመለስ ሁለተኛው ልጅ አደብ ይማር ነበር ይህ ሰውየው ሲመጣ ሁለተኛው ልጅ አሾፈበት ይህ ደግሞ አደብ ሳይማር ሄዶ ደግሞ ለእነዚህ ሰው መሆን ነው ያቃተው ሼኽዬ ነዓም እኔ ሄጄ ላስተምራቸው ተዋሉት አደብ ጀመርክ እንጂ አልጨረስክም ኧረ ይበቃኛል ዕልም ሶስት አመት ተምሬ ያለው አደቡም የሁላቸው አራት አምስት ወር ተምሬ ያለው ላ የአደብ ዕልም አልጨረስክም ተዋሉት እምቢ አለና እሺ በል ሂድ አሉት ሄደና ልክ ሲገባ መጠጥ አመጡና ጋን አመጡና በለው መጠጡ በሸቀና ተሳደበ እነሱ ደግሞ ለዛ ልጅ ያደረጉት ቅጥቅጥ አድርገው ደግሞ አስወጡት ከሀገር ተመልከቱ እንግዲህ አንደኛው ልጅ ሄዶ አስተምሮ እስከሚመጣ ሁለተኛው ልጅ ሄዶ ተቀጥቅጦ እስከሚመጣ ሶስተኛው ልጅ የአደባብ ጨረሰ እንግዲህ የአደብ ትምህርት ሁሉ ጨርሶ ሼክ አላቸው ነዓም አደብ ጨርሻለሁ አው ልጄ አንተ አደብ ጨርሰሃል አሁን ዕልምም ጨርሰሃል ራሳቸው ሼኹ ሂድ አሁን አንተ አላህ ይወፍቀህና በዛ በዕልም የተማርከው እና በአደብ የተማርከው አድርስልኝ ዕልሙ ብለው ላኩት ሰውየው ሄደ ጠዋት እንደ ልማዳቸው ኸምር አመጡ ሰውየው ምን አለ ወላሂ ወንድሞቼ አሏቸው እኔ እኮ ኸምር ዶክተር አትጠጣ አለኝ ኸምር ስጠጣ የልቤ በጣም ትርታው እንትን ይላል፣ የሆድ ቁርጠት ያመጣልኛል እና አፉ በሉኝ ከኸመር አላቸው። እረ ሼኻችን ማሻአላህ ራሳቸው እየሳሙ ወተት አምጡላቸው ተብሎ ወተት መጣ፣ ዳቦ ስሩላቸው ዳቦ መጣ። ሰውየው ሰላት አልፈጅር ይሰገድና ለሁሉም ኸምር ይሰጣል፣ ለዚህ ወተትና ዳቦ ይሰጠዋል። በጣም ወደዱት፣ እሱም ወደዳቸው፣ ወደዱት በጣም ልጆ እንትኑ ገባሮቹ በሙሉ። በመጨረሻ ከስንት አንድ ወር ሁለት ወር ቆይቶ ምን አላቸው? ወንድሞቼ አላቸው፣ እኔ እኮ የእናንተ ገጠር እንደዚህ አይመስለኝም ነበር። ወደድኩት እኮ እናንተም ወደድኳችሁ፣ በጣም ነው ወደድኳችሁ። እና ምን አለበት እኔ ፈጅር ሰግደን ኸምራችሁ ጠጥታችሁ ወደ ግብርና ወደ እርሻ ቦታ ስትሄዱ እኔ ብቻ እየቀረሁ ነኝ፣ እዚህ ብቻዬን ስለምቀር ብቸኝነት ይሰማኛል። ምን ትፈልጋለህ ሼክ ያሉት፣ ልጆቻችሁ ለምን አትሰጡኝም? ቁርአን ላስቀራቸው። ኸላስ ሰዎቹ መረቀኑ። ይህ ሼክ ነው እንግዲህ ለእኛ አስተምሮ እንደገና ደግሞ ለልጆቻችሁ የሚለው። ሰበሰቡና 70 80 ልጆች ሰብስበው ሰጡት። እሱ ብቻው ነው በመስጊድ ያለው። ልጆቹ ደግሞ ጀመረ እንግዲህ የሁላቸው ዒልም ሰብር እንደሚያደርገው ሰብር እንደሚፈልግ ጥበብ እንደሚፈልግ ጀመረ ትምህርቱ። ቀጥታ ልጆቹን ሰብስቦ ኸምር እኮ ሐራም ነው፣ አባቶቻችሁ የሚያደርጉት ሐራም ነው አላለም። ተመልከቱ ሰብር። በሱረት አልፋቲሓ ጀመረ፣ ወደ ሱረት አልበቀራ ሄደ። ወደ ሱረት አልበቀራ ዛሬ 5 አያ ይፈስርላቸዋል። የሚያለቅስ ያለቅስ፣ የሚደነቅ ይደነቃል። ልጆቹ ጥሩ መስመር እየሄዱ እየጨመሩ ሄዱ። አባትና እናት ተከብረዋል፣ ዲኑ ተከብረዋል። ልጆቹ ብርሃን እየቀመሱ በየቀኑ ይሄዳሉ። ሰውየው ሰብር ያደርጋል። በየቀኑ ኸምር እንትን እየጠጣ ነው። ከዛ በኋላ ሱረት አልበቀራ ሲሄድ የት ደረሱ? ኢነማ አልኸምሩ ወልመይሲሩ ወልአንሳቡ ርጅሱ ሚን አመል ሸይጣን ፈጅተኒቡ። ይችን አያ ደረሱ። እሱ እንግዲህ አሁን ቅድመ ተከተል እየሄደ ነው። አያውን አያውን አያውን አያውን እየፈሰር ነው። እዚህ ቦታ ሲደርስ እንዴ ሼኹ ሼኻችን አሉት ልጆቹ። እንዴ ኸምር እኮ ሐራም እያለ ነው አላህ። አዎ እንደምትሰሙት ነው፣ እኔ አይደለሁ ያው ቁርአኑ ነው። መጣን መጣን መጣን በኸምር ደረስና ኸምር ሐራም ነው አቁሙት አትጠጡ ይላል ብሎ አስተማራቸው። ልጆቻቸው ሄዱና ጋኑ ወላ ብርጭቆ ወላ ምናምን ስበረው ምን ነካቸው? የኛ ልጆች ቁርአን እኮ ኸምር ሐራም ነው ብለዋል። ሼኹ ነው እንደዚህ ያላችሁ? አይደለም ሼኹ አይደሉም። ቁርአን ሱረት አልበቀራ ስንማር ስንማር ስንማር በዚህ አያ ስንደርስ ኸምር እኮ ሐራም ብለዋል። ቁርአን ነው ያለው? አው እሺ እንግዲህ ልጆቻችን አብሽሩ። ጋኑ መጠጡ ሁሉ ፈሰሰ። መዲናው ወይም ደግሞ ከተማው ተጣሃረች። ሰዎቹ ተጣሃሩ። ሰውየው ሀውልት ሊያደርጉላቸው ነው የቀሩ። ወደዱት፣ ወደዳቸው፣ ልጅ ሰጡት፣ አገባ፣ ወለደ። ከተማው ኑር በኑር ብርሃን ለብርሃን አደረገው ማለት ነው። ላኪን ስንት አመት ወሰደለት? ምን አይነት አደብ ነው ያደረገው? እና ይህን አይነት ዳዕዋ ያስፈልገናል። አሁን ይህን አይነት ስልትና ጥበብ ያስፈልገናል። ወላሂ እንደዚህ ካደረግን ሐቂቀተን ዓለም በሙሉ ወደ እስልምና ይገባ ነበር። ላኪን እኛ ራሳችን አደብ የለንም። ዳዕዋ ስናደርግ በጣም አደብ ያንሰናል። ሁለተኛ ነገር ደግሞ እግረ መንገድ የምንነግራችሁ ሁለተኛ ነገር፣ አንድ ዳዕዋ የሚያደርግ ሰው፣ አንድ ስለ ዲን የሚናገር ሰው ቢያንስ ቢያንስ ኢማኑ ያ ዳዕዋ የሚያደርግበት ደረጃ መሆን አለበት። አንተ በኢማንህ ቀጥቀጥ ቀጥቀጥ እያልክ አንተ በኢማንህ እየተጠራጠርክ አንተ በአቂዳህ የተበላሸ አቂዳ እየያዝክ ሰውን በጥሩ አቂዳ ለማስገባት በጣም ያስቸግራል። እና ምሳሌ ሰጣችሁና በዚህ የእኔ ትምህርት ሊጨረስ ነው። ምሳሌው ምን ይላል? ምንድን ነው ያለው? ሱብሓነላህ አልዓዚም። ጠቃሚ ስለሆነ ሸይጣን እንኳ ጠፋብኝ። ስለምን ነበር የምናገረው? አው አንተ ናም ናም ትዛለኝ። በህንድ ነው። ህንድ ህንዶስ የሚባሉ 1000 ሚሊዮን አሉ። እኔ ሄጄ አይቻቸዋለሁ ሁለት ጊዜ ህንድ አይቼ ይገርማቸዋል ወላሂ። ለአንድ አሻንጉሊት፣ ለአንድ ጣዖት፣ ለአንድ ያኔ ራሳቸው የሰሩ በፕላስቲክ አድርጎ ኢላህ የሚሉት እንደዚህ ናቸው። አልፎ ቆርተው ለብልት ይሰግዳሉ። ለምን ይሰግዳሉ? ለምን ይሰግዳሉ? ለጉንዳን ይሰግዳሉ። እና አንድ ሂንዶስ ነው በሬን የሚገዛ ማለት ነው። ሂንዶስ አንድ ሙስሊም ጓደኛ ነበረው፣ ጎረቤቱ ነው። እና ልክ እንደ ጓደኞች ሲሄዱ ቆዩና ጓደኛው በጀማዓተ ተብሊቅ ውስጥ ገባ። ያ ሙስሊሙ የጀማዓተ ተብሊቅ የዳዕዋ ተብሊቅ አባል ነው። እና ሰውየው ለዚህ ህንድ ሂንዶስ እስልምናን እያስተማረ ወደ እስልምና ሊያስገባው ይሞክራል። እና ዳዕዋ ሲያደርግለት ቀንና ሌሊት ሲጥር ሲጥር ሲጥር 4-5 ወር አለፈ። ሰውየው በሬ ነው ኢላሁ። ከዛ ኢማን ከዛ አቂዳ በቃ ለመውጣት አቃተው። አሁን ያ ሙስሊሙ በጣም ተናደደና ሰብር አጣ። ወደ አንድ ዓለም ሄደ። ለዓለሙ ምን ይለዋል? ሼክ ነዓም፣ ይህ ከኔ ጋር ጎረቤት ያለው ጓደኛዬ ህንዶስ 5 ወር ዳዕዋ ሳደርግለት ምንም ልቡ አልቀበልም አለውና በህንዶስነቱ ነው ያለው። ምን ላደርግ አላቸው። ዓለሙ ትንሽ መረመሩትና ልጁ ራሱ በዓቂዳው ትክክል ዓቂዳ የለውም። ምን አሉት? ልጄ አሉት፣ 2 ድንጋይ እስካምጣ፣ አንዱ ድንጋይ ጠንካራ የሆነው ድንጋይ፣ አንዱ ድንጋይ ደግሞ ዝም ብሎ ሰንከፍ ያለው ደካማ የሆነው ድንጋይ አምጣልኝ፣ አሸዋማ ወይም ደግሞ አፈራማ የሆነው ድንጋይ። እሺ ብሎ 2 ድንጋይ አመጣና እስቲ ያጋጫቸው አለ። እንደዚህ ያ ሁለቱም ሲያጋጫቸው ጠንካራው ድንጋይ ለሰነፉ ድንጋይ ርፍትት ታድርጎ ሰባበሩ ማለት ነው። አይተሃል ወንድ ልጄ አሉት። ነዓም فقال له العالم إيمانه بالبقرة أقوى من إيمانك بالله. السو ببريو يالو أمنت أنت بالله قال له أمنت يلاقنا يكرر نغرنو سلازي يانتن إيمان أتنكرنا يانت إيمان كسو ببريو يالو إيمان يتنكر سيهون بهولت كان تشنفو الله ود سلمنا سلازي أنت راس بإيمانه هل تنكركم الله ስለዚህ ተሰብረሃል እና ይህን ስልት መከተል አለብን ወንድሞች። እና አላህ እንዳለው ወላ ተሱቡ ለዚነ የድዑነ ሚን ዱኒሂ ነዓም፣ አትሳደቡ ክልክል ነው፣ አላህ ስብሃነ ወተዓላ ክልክል ነው አለና ይህን ስልት እንከተል እያልኩ ወላ ተሱቡ ለዚነ የድዑነ ሚን ዱኒላሂ ፈየሱቡ ላህ ዓድወን ቢገይሪ ዕልምን ከዛሊከ ዘየና ሊኩሊ ኡመትን ዓመለሁም ثم الى ربهم مرجعهم فينبئهم بما كانوا يعملون يالكو ما يكون ان انت ان شاء الله اسرا عند كروب سلوهني بارك الله فيكم نجي يمقتلوا تفسير يقتل ان شاء الله مايك فري السلام عليكم ورحمة الله وبركاته. سمع الله إن شاء الله. جزاكم الله خيرا جزا أستاذنا. زاري كومنت مشات إلا من دي سكي كومنت من ساتو جاتشونا أوتو ياود. أوكي ما شاء الله موسيحان جزاك الله مفتي مايك فري. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. هاي السماء مش اوكي. طيب جزاكم الله خير استاذاتنا الله يجمر اللط. الحمد لله رب العالمين. الله سبحانه وتعالى የምንሰራበት ያደርገን የምንማረውን በጣም በጣም ይጠቅመናል። ይሄ በተለይ የመጨረሻው አያ